ብታመጡ ርዕሰ ቀለም የሆነው ያኒ ሙኽ የሆነው አእምሮና ጭንቅላትና አጥንት ህብረሰረስር የተባለው ምንድን ነው? ተውሂድ ነው። ተውሂድ ከጠራ ትናንትና ነግራችን ነው ባለፈው ሳምንት፣ አንተ ጠማማ ሆነህ ጀሃነም ውስጥ ነው የምትገባው። እሺ፣ የት ቁመን ነበር? ኡሱል ብዬ አንድ አምስት ኡሱል ነግራችሁ ነበር። ስድስተኛው አስል ደርሰን ነበር። ሰባተኛ ብቻ ነው የቀረው። አልአስል ሳድስ ትልቁ የስድስተኛው ሙስህ ሰው ምን ይላል? ኑእሚን አናላህ ዋሕድ። ዋሕድ ፊ ኤሽ? ፊ ውጁድህ ወፊ ዛትህ ወፊ ሲፋትህ ወፊ አፍዓልህ። በአራት ነገር አላህ ምንም ወደር የሌለው ብጤ የሌለው መሳይ የሌለው በአራቱም ማንም ሰው ሊሻረከው አይችልም። መጀመሪያ ውጁድህ መኖሩ ራሱ አላህ መኖሩ ከኛ መኖር የተለየ ነው። እንዴት? እኛ ካልነበርነው ነገር ተፈጠርና መጣን። አሁን ረብዓት አልዓደውያ እድሜዋ 20 ዓመት ከሆነ ከ20 ዓመት በፊት ምንም አልነበረችም በዚህ አዱኛ። እንዲያውም የት እንደነበረች አባቷም አያውቅም። እና በአደም አደም ተቀላችሁ አደም የሌለ ነገር በሌለ ነገር ነበረችና አላህ አመጣት። ስለዚህ እድሜዋ መጀመሪያ አለው። ኑራ ደግሞ በ80 በ90 ዓመት ደግሞ ልትሞት ነው። እድሜዋ ደግሞ ተጨረሰ። ስለዚህ እድሜዋ የ80 ዓመት እድሜ ነው በአዱንያ የቆየችው። እንግዲህ መጀመሪያ አለው መጨረሻ አለው። የአላህ ላ ውጁድ አኗኗሩ ራሱ አላህ ስብሓነ ወተዓላ ليس قبله شيء ولا بعده شيء، الأول بلا ابتداء والآخر بلا انتهاء، هو الأول والآخر والظاهر والباطن. نقرأ النبرة كالسبوها لا دمو من نقرأ اللم السنو عند نيو سلزي مجمريا للو مجرشا للو هوات يتوسن هوات للو أنو نارو بزيه الليال. ሁለተኛ في ذاته ذاته ማለት ለምሳሌ ابو انيس ከተባለ ያ ابو انيس ذات نفسه ሰውነቱ ፍጥረቱ ذات ይባላል። ابو انيس ለምሳሌ ለመግለጽ ከፈለኩ እኔ አላየሁትም እንጂ ለምሳሌ እንደ ምሳሌ መሐከለኛ ርዝመት ያለው ትንሽ ወፈርም ወፍራምም አይደለም ቀጭንም አይደለም ቀይም አይደለም ጥቁርም አይደለም ብዬ እንደዚህ በቃ እንደዚህ ብዬ እገልጸዋለሁ። ذاته ذاته ሸክሲየቱ ፐርሰናሊቲ የአላህን ፐርሰናሊቲ የአላህን ማንነት ምንም አይነት ብጤና ወደር የሌለው ነው። ምክንያቱም ذاتላህ ከአንድ ፍጥረት ለመወዳደር የማትችሉ ምክንያቱም የአላህን ذات ከሌላ ፍጥረት ለመወዳደር ከፈለክ መጀመሪያ አላህ ማንነቱ ማወቅ አለብህ። የአላህ ማንነት የሚያውቃለህ? ወላሂ ነቢዮቹም አያውቁም። ነቢዮቹም ምንድን ነው ምን ይመስላል እንደዚህ አታውቅም። ስለዚህ ለምሳሌ ይህችን ስክሪፕቶ ካልክ ስክሪፕቶ ወላሂ አንተ ስክሪፕቶ እኮ የኦባማ ስክሪፕቶ የሚፈርምለት እሱ ይመስላል ለማለት ይችላል። ምክንያቱም ሁሉ ስክሪፕቶ ነው፣ ሁሉም ከአንድ ነገር የተሰራ ነው። አላህ ግን ፊ ዛቲሂ ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል ዓሊም። ኢዘን وصفاته صفاته ما رد دمو يعني اسماءه وصفاته بحرياته دمو الله رحيم نو رحماو اندنيا ادلم انت رحيم بتهون ولت غزي صبرت ادرغاله كذا جن مچفچف نو مبدل مجدل نو الله جن هو ارحم الراحمين اذنته يا اذنته بحريات يميمسلو يلم لولا ان الله رحيم አሁን በዓለም የሚደረገው ትልቅ ትልቅ ትልቅ ወንጀሎችና የሰው ደም የረከሰበት ዘመን ዚና የበዛበት ዘመን መዓሲ የበዛበት ዘመን ሰው የረከሰበት ዘመን አላህ ሱብሓነሁ ወተዓላ ተቆጥቶ መሬቱን ይገለብጥ ነበር። ላኪን ሁወ ረሂም ሰቡር ሐሊም ባህሪያቱ የኛም ባህሪ አይመስልም አበድ። ወሊዳሊክ ምን ይላሉ? كطيك انت الله انطيك لا تسالن بني ادم فسل الله الذي ابوابه لا تحجب ان برون بروچو يمايزغو الله انطيك انجي سوات تطيك مخياتهم سو ባህሪያቱ አንድ ጊዜ ከሰጠህ፣ ሁለተኛ ኮስተር ይላል ከሰጠህ፣ ሶስተኛ ደግሞ ጥውልግልግልግልግ ይላል፣ አራተኛ ከጠየቀውማ ጥፊ ይሰጠሃል፣ አምስተኛ ከጠየቀው ቦክስ ይሰጠሃል፣ ስድስተኛ ከጠየቀው ሙምኪን ያባርሃል። ይህ ነው የሰው ባህሪያት። አላህ ግን እንደዚህ የለውም። ለየት ያለ ባህሪያቱ ልንገራችሁ፣ ካልጠየቀው አላህ ይቆጣል። ሱብሃነላህ። አላሁ የግደቡ ኢንተረክተ ሱአለሁ ወቡነየ አደሙ ኢዛ ሰአልተሁ የግደቡ። የሰው ልጅ ጥያቄ ካበዛህለት፣ ስጠኝ ስጠኝ ካበዛህለት ይቆጣል። አላህ ልክ ባንጻሩ ነው፣ ስጠኝ ካላልከው ይቆጣል። ይህ ነው ባህሪያቱ። ኢዘን ሲፋት፣ የአላህን ሲፋት፣ የአላህ ስምና የአላህ ባህሪያት ጨርሶ ጨርሶ ከሰው አይወዳደርም። የላቀና ብጤ የሌለው ነገር ነው። ሶስተኛ አፍዓሊሂ፣ ድርጊቱ። አላህ ድርጊቱ ከኛ የተለየ ነው። በእነዚህ አራት አላህ የተለየ መሆኑን ማወቅ ማመን አለብን። ምንድናቸው? ፊ ውጁድሂ፣ ፊ ዛቲሂ፣ ሲፋቲሂ ወአፍዓሊሂ። ከነዚህ ማንም ሰው ወይም ማንም ፍጥረት የሚወዳደረው የለም። እሺ፣ ከዛ ቀጥሎ ነሲፍ ሱብሓነሁ ወተዓላ። አላህ ለመግለጽ ከተፈለገ ከኪስህም አታምጣ። ዓለም እገሌ እንደዚህ ብለዋል አትበል። ወላ ሸይ ወይም የሚመስልህ ነገር ላ። ነሲፍ ሱብሓነሁ ወተዓላ ከማ ወሰፈ ነፍሰሁ። ራሱ አላህ ያስተዋወቀን ነገር አለ። እኔ እንደዚህ ነኝ አለ፣ እኔ እንደዚህ አደርጋለሁ አለ። ከዛ በላይ ወላ ከዛ በታች ምንም ነገር አትጨምር አትቀንስ። አላህ ራሱን የገለጸበት መግለጫ ከሱ ምንም ነገር ዋን ሴንቲሜትር ወደ ኋላ ወደ ቀኝ አትሂድ። ወከማ ወሰፈሁ ነቢይሁ፣ ወይም ደግሞ ነቢያችን የገለጹት ነገር አለ። አላህ ይስቃል አሉ? ነዓም ይስቃል አላህ ስብሐነሁ ወተዓላ። አላህ ይቆጣል? ነዓም ይቆጣል አላህ ስብሐነሁ ወተዓላ። ሳቁና ቁጣውን ግን ከኛ እንደኛ አይደለም፣ እንደኛ ምንም አይመሳሰልም። እንዲያውም የአላህ ቁጣ የአላህ ሳቅ ምንም የለውም። አላህ ስብሐነሁ ወተዓላ እጅ አለው? አዎ አለው እጅ። አላህ ራሱ ብለዋል፣ ላኪን እጁ እንደ እጃችን ነው አይደለም? ጠይም ምን ይመስላል? ምንም ነገር ይሄ የራሳችን እንትን አይደለም። ነዓም አላህ ስብሐነሁ ወተዓላ በአርሹ ላይ ነው ያለው። እንዴት ነው? ቁሞ ነው? ገደም ብለው ነው? ተቀምጦ ነው? ይሄ ራሳችን እንትን አይደለም። ጭንቅላታችን ሊደርሰው ስለማይችል ነዕለሙ አነላህ ዓላ ዓርሽሂ ዓላ ዓርሽሂ። ስለዚህ ምንድነው የምንለው? ነሲፉ ሱብሓነሁ ወተዓላ ከማ ወሰፈ ነፍሰሁ ወከማ ወሰፈሁ ነቢይሁ ሰለላሁ ዓለይሂ ወሰለም። ላ ነዚድ፣ ምንም አትጨምር። ወላ ሐታ ያኒ አላህን ወደህ ሊሆን ይችላል። በጣም ስለወደድከው ትጨምራለህ። አላህ ካለው ነቢያችን ካለው ትንሽ ትጨምራለህ። ለምን ጨምር? አረ በጣም ነው የምወደው አላህን። አረ ይህማ ከመስመር ወጣ። ወላ ኑንቅስ፣ አላህ ካለው ነቢዩ ካለው ደግሞ የአላህን ባህሪያት ምንም ነገር እንዳትቀንስ። እንዴት ትቀንሳለህ? ያኽ በዛ እንደዚህማ ሊሆን አይችልም። ላ ወላ ኑሐሪፍ፣ ኑሐሪፍ ማለት አላህ ያለው ነገር ጠምዘዝ አድርገህ እንደዚህ ነው ትላለህ። ለምሳሌ አህባሽ እንዳሉት አላሁ የንዝል አሉ ነቢያችን፣ አላሁ ረቡኩም የንዝል ፊ አኽር ሱሉስ ለይል አሉ። አህባሽ ምን አሉ? የንዝል አይደለም አሉ፣ ጠይብ ዩንዝል ነው አሉ። ሀደ ተሕሪፍ ጠመም ያድርጉታል። ዩንዝል ማለት መላኢካ ነው የሚያወርደው እንጂ እሱ ራሱ አይወርድም አሉ። ተቀየረ እኮ ማዕናው ተቀየረ። ይህ የኛ መብት አይደለም። ወላ ኑአውል፣ ኑአውል ማለት ወንድሞች ያኒ ላ ናዕጢ ማዕና ምን ትልቃኢ አንፉሲና። አላህ ስብሐነሁ ወተዓላ እኔ እንደዚህ ነኝ ብሎ ገለጸ አይደለም። አሁን አንተ ታስብና እንደዚህ ከሆነማ ሰው አልመሰለም እንዴ? ላላላላ ይህ ማለት እኮ እንደዚህ ነው፣ ይህ ማለት እኮ እንደዚህ ነው ይላል። ከየት አመጣኸው አንተ? እንደዚህ ካልንማ አላህ እኮ ሰው መስሏል። ምን አገባህ አንተ? ሁለት እጅ አለኝ አለ አላህ ስብሐ ወተዓላ። ኸላስ አለቀ ደቀቀ በቃ። ሁለት እጅ ካልንማ ሰው መስለዋል። ያኺ ይህ ነው ተሕሪፍ የሚባለው፣ ተዕጢል ተሕሪፍ ምናምን የሚሉት። ነዓም አላህ ስብሐ ወተዓላ ይስቃል እንዴ? የሚስቅ ከሆነማ ሰው መስለዋል። ያኺ እንደዚህ አትግባ። ይስቃል ይስቃል። ወሰላሙ ዓለይኩም። ሳቁ ግን እንዴት እንደሆነ አናቅም። ይህ ነው እንግዲህ። ወላ ኑዓጢል፣ አላህ ያለው ነገር አትሰርዝ አትደልዝ። ይህ ለሱ አይገባም አትበል። ለሱ የሚገባ እሱ ነው የሚያውቀው። ነቢዩ ያቃል እሱም ያቃል ምን እንደሚገባው ምን አይነት ስም እንደሚገባው እሱ ነው የሚያቀው ወላ ንመثል ወላ ንከይፍ ደሞ አግባብ እንትን አታርግለት አሁን እንዳልኳችሁ ያኒ አላህ ወደ ሰው ወላ ዱብሎ የሚሆነው ወላ ምናምን እንደዚህ አይነት ተምሲልያትና እንትን አታምጣ ይወርዳል በዚህ እምነት ድረቅ በዛ ይሄ ነው እንግዲህ ታቃላችሁ ወንድሞች ይሄ ነገር ብዙ መናገር ያለብን ነገር ነው ምክንያቱም ትላልቆቹ ዑለማዎች ከእስልምና ያስወጣቸው ይሄ ነው በአላህ ያምናል ማም ሰላታቸው ሙምኪን የነብዮች ሰላት ሊሰግዱ ይችላሉ የሲዲቆች ሰላት የሚሰግዱ ዑለማዎች አሉ እነት እነት ቁርአን ፍትፍት ታርጎ ይحفظو ተፍሲሩ በደንብ የፈተፈቱ ዑለማዎች ትላልቅ አኢማ አሉ لكن كسلمنا وطو لمن بالله سموچنا بالله بحريات راساتشو ككيساتشو ياس وطو يلفقو ازا سلك ايرو معناتنو طيب ايه يعنا مچرشاو اسلمني لان له درجات ايمان وندموچ درجات الله والله يعني ايماننا يا ابو انيس اند ادلم يا ابو انيسنا يا رابعه العدويه اند ادلم يا رابعه العدويهنا يا ام ريحان اند ادلم درجهو الله بቻ ነው የሚያቀው يا رابعه العدويه ነው የሚበልጠው يس ام ريحان يا ابو انيس ነው የሚበልጠው የኔ የኔ ነው የሚበልጠው ማዕብዲን ኢማኑ ደረጃ እንዳለው እናምናለን በላጩ ግን الله بቻ ነው የሚያቀው عند يزيد بالاعمال الصالحه وينقص بالمعاصي ايمان በወንጀል ከበዛህ እየደበዘዘ እየደከመ ይሄዳል አዕማል ሳሊሐ ከበዛህ እየጠነከረ የጎበዘና ትልቅ የሆነ ኢማኑ ይሄዳል ይሄም እንደ እምነት የሚያዘው ሰይብ አርገው በልብ ثم نقول ادنى ايمان ታችኛውና ዝቅተኛውና ደካማው ኢማን አላህ ብቻ ነው የሚያውቀው የማን መሆኑን እዚህ አዱንያ አሁን 100 ناشي 500 مليون اسلام الله يبالال بتام دكاما ايمان يازله يازا سو ما نو بيبال كن نبياچن صلى الله عليه وسلم بيمطو ما ياقوتم مكناتم يلب غداي نو دكاماو امام ايمان يازو الله بيچا نو مياقو كفتهنيا ايمان كن انيا ناقالن كفتهنيا ايمان ادنى ايمان الله اعلم من يحمله اما اعلى ايمان نحن ندري كيف ندري لانه ايمان الانبياء وايمان الصديقين وايمان الصالحين ان ذي ثلاثتهم يلاقون كفتهنيا ايمان يالاتشو ناتشو يا نبيوچ ايمان يميدرس سو يلم كذا قتلوا يا صديقوچ صديق يتبالوكو بايمانو يتنكر معناتكو نو انا ان ذي كفتهنيا ايمان دالاتشو ناقالن ዝቅተኛ ኢማን ያለው ግን አላህ وحده سبحانه ነው የሚያውቀው طيب ከሳሊሆች ብለናል የነብዮችና የصدቆች ተዋቸው ምክንያቱም አስለን صدቅ ብዙ የለም ነብይ ደግሞ አንድ ነው ያለው በኡመታችን የሳሊሆች ግን ነብያችን እንደ ምሳሌ አንድ ሰው ተቀሰውልናል አንድ ሰው ተቀሰሙ ይህ ሰው ከሳሊሆቹ ከፍተኛ ኢማን ያዘ እሱ ነው እንደሱ ሊኖሩ ይችላሉ ላኪን እንደ ምሳሌ ነቢያችን ሰጡን ማን ነው ሙዓዝ ኢብኑ ጀበል ሙዓዝ ኢብኑ ጀበል አንድ ቀን ከነቢያችን ጋር ተገናኙና فسأله ነቢያችን ጠየቁ አንተ ሙዓዝ አሉ كيف اصبحت يا معاذ እንዴት አደርክ አላቸው አሉት ማለት ነው قال معاذ اصبحت مؤمنا حقا سبحان الله ليلوچ علماش دومو معاذ አይደለም ሌላ ሰሃቢ ነው ይባላል እሱ አይደለም እኛን የሚያስፈልግ ሰሃቢው አይደለም ክስተቱ ነው የሚያስፈልገን ስለዚህ ያ معاذ كيف اصبحت قلت من على معاذ اصبحت مؤمنا مؤمن ሆኜ ነው ያደርኩ ቢልኮ ጥሩ ነበር لا حقا عليه متو بمتو مؤمن ሆኜ ነው መጣሁት نعم مؤمن هونيو يادركوت عليه نبياتين غرماچو انديت اندزي هلال عليه فقال النبي صلى الله عليه وسلم ان لكل حق حقيقه فما حقيقه ايمانك يا معاذ ለሁሉ ነገር እኮ ማስረጃ ያስፈልጋል፣ ለሁሉም ነገር ደሊል ያስፈልጋል፣ ለሁሉም ነገር ያኒ አንድ ማመልከቻ አለው። እና እንዴት እንወቅ ሐቀል ኢማን እንዳለ እንዴት እንወቅ አሉት። አጃበ ሙዓዝ፣ ሙዓዝ ምን አለ ያ ረሱላህ አላቸው። ተመልከቱ እንግዲህ ከፍተኛ ማ አስባሕቱ ሰባሐን ቀጥ ኢላ ዘነንቱ አኒ ላ ኡምሲ። ሱብሓነላህ፣ ጥዋት ስነሳ ሁሉ ጊዜ መቶ በመቶ አምናለሁ እስከ ማታ እንደማላምሽ እንደማልቆይ እንትን የለኝም፣ ዋስትና የለኝም። ጥዋት ስነሳ እስከ ማታ እቆያለሁ ብዬ በልቤ አስቀምጬ አላቅም። ይህ አቡ አኒስ ልጠይቅ፣ ዛሬ ጥዋት ስትነሳ ነገ ምን እንደምትሰራ፣ ከአምስት ዓመት ምን እንደምትሰራ፣ ከሶስት ወር በኋላ ምን እንደምትሰራ በልብህ አለ አይደለም? ሁላችን አለ እንጂ። ያቺ $50,000 ያስቀመጥናት እንግዲህ ይሄ ለጥቁር ቀን ነው ብለን አስቀመጥናት እና ግማሽዋ ቤት ገዛት አለው፣ ግማሽዋ ደግሞ ለልጆች። ይሄ አይደለም እንዴ? ሙዓዝ ግን ላ ጥዋት ስነሳ እስከ ማታ እንደምውል እና እንደማመሽ አላቅም፣ አላምንም፣ ጥሞና የለኝም፣ ዋስትና የለኝም፣ እኖራለሁ እስከ ማታ አልልም አላቸው። ተማም ጠይብ። ወላ አምሰይቱ ማታ ሲሆን ደግሞ ወላ አምሰይቱ መሳአን ኢላ ዘነንቱ አኒ ላ ኡስቢሕ። ማታ ሲሆን ደግሞ እስከ ጥዋት እቆያለሁ ብዬ በልቤ ሱብሕ አልሰግድም ብዬ ነው ምትል። ምን አሳወቀኝ እኔ ሌሊት እሄዳለሁ የሚል እምነት መቶ በመቶ አለኝ አለ። ቀጥሎ ወላ ኸጠውቱ ኹጥወተን፣ ይህ ደግሞ በጣም ረቃቅ ነገር ነው። ወላ ኸጠውቱ ኹጥወተን ኢላ ዘነንቱ አኒ ላ ኡትቢዑሃ ገይረሃ። አንድ እርምጃ ስሄድ በእግሬ እንዲያውም ሁለተኛ እርምጃም የሚመጣ አይመስለኝም ይላል። ወከአኒ አንዙሩ ኢላ ኩሊ ኡመትን ጃፊየቱን ቱድዓ ኢላ ኪታቢሃ። በፊቴ ላይ የተቀመጠው አለ የውም አልቅያማ 50,000 ዓመት የሚቆየው በአርድ አልማሕሸር ሁሉ ሰው ቀውሙ ሙሳ እየመራቸው ቀውሙ ዒሳ እየመራቸው ሁሉ ኡመም ከነመሪያቸው ሲጓዙ በአይኔ እያየኋቸው ነው ይላል። ከኔ ጋር አላችሁ። ወከአኒ አንዙሩ ኢላ ኩል ኡመትን ጃፊያ ያኒ በጉልበታቸው ተንበርክከው ነፍሲ ነፍሲ ነፍስ ሲሉ ከአደም ጀምሮ እስከ የውመል ቂያማ ያሉ ሰዎች በአይኔ እያየኋቸው ነው። አይ ሊቭ ኢት ያኒ አና አዒሽ ፊሃ፣ በወሬ አይደለም የማውቀው ላ በአይኔ እያየኋቸው ነው ይላል። ቀጠለ ወከአኒ አራ አህለ ልጀነ ፊ ልጀነት ዩነዓሙን ወአህል ናር ፊ ናር ዩዓዘቡን። ጠዋት ስነሳ በአይኔ የማያቸው የጀና ሰዎች እየተዝናኑና እየፈነጠዙ ሳያቸው፣ የጀሀነም ሰዎች ደግሞ በጀሀነም እየተቃጠሉ በአይኔ እንደዚህ ነው የማያቸው። ያኒ ምን ማለት ነው? በአይኔ ያኒ ባያቸው ኢማኔ አይጨምርም። እጄ የጀሀነም ሰዎች ባያቸው ምንም ኢማኔ አልጨምርም፣ ሞልተዋል ኢማኔ ማለት ነው። ይህን ነገር ሲናገር ነቢያችን በጣም ገረማቸው። ፈቃል ዓለይሂ ሰላም ዓረፍተ ፈልዘም፣ ዓረፍተ ፈልዘም፣ በደንብ መቶ በመቶ ኢማን አውቀሃልና በዛ ቀጥ በል፣ ከዛ ትንሽ እንዳትወላገድ አውቀሃል፣ ኸላስ ኢማንህ ሞልተዋልና በዛ ቀጥ በል ብለው መከሩት ማለት ነው። ሃዛ ሚን አዕላ ደረጃት አልኢማን፣ ከፍተኛ ኢማን የሚባለው ይህ ነው። ምንድን ነው? የአህል ጀና እያያቸው ነው፣ የአህል ናር እያያቸው ነው። በአርድ አልማሕሸር 50,000 ዓመት የምንቆይበት ፀሐይ በአናታችን ሆኖ ምን አይነት ቃጠሎ እንዳለ እሱ ሂዝ ሊቪንግ ኢት ያኒ እየኖረ ነው፣ በዛ እያያቸው ነው። ይህ ነው ከፍተኛው ኢማን የሚባለው። የእኛ ኢማንና የሙዓዝ ብን ጀበል ኢማን አሁን በአንድ ላቦራቶሪ ኤክስፐሪመንት ብናስገባቸው የኛ ስንት ማይክሮቦች እና ስንት ኢንሴክትስ እና ስንት ጀርምስ እና ስንት በሽታ ስንት ሰረጣን ስንት ነቀርሳ የሚገኝበት ኢማን ነው የኛ። የሙዓዝ ብን ጀበል ግን እንደሰማችሁት ነው፣ ኢማኑ ሙልት ያለ ነበር። እሺ ማን ነው ሙዓዝ ብን ጀበል? በነገራችን ላይ هذا الرجل هو الذي قال له صلى الله عليه وسلم ينو انقديه نبياتشن يا معاذ الو نعم إني أحبك هذا لم يالوت والله إني أحبك هذا ويمتهدن متهدن مما لو ينبالو ينهجرن كنبياتش صلى الله عليه وسلم أبرن النبلا نبر سسمعيني والله ملاسي كون قلت ما رقو أي إدلنيا كنبياتش قال تقربوا يبلان من أين إدلنيا نولا له والله إني بهلمين كون نبياتش باياتشو كذاك الطلو كنقلفه بالنسام والله والله اتمنى هذا ان كان كنساچو قچ بلا ساچو يبرلوت يبلا ساچو كططوت يتتا يساك يتچاوت كيم متتدن يبالال يا معاذ ما يا معاذ منم اينت ملك يا يلو يا معاذ والله نبياتشن واشتو ايملوم والله اني احبك اذا يا معاذ فكر በነቢያችን ልብ ቁጭ ብሎ ወንበር ይዞ እዛ ተቀምጧል ይህ ብቻ አይደለም وهو الذي قال فيه صلى الله عليه وسلم لنام سلم معاذ منالو اعلم الناس في امتي بالحلال والحرام معاذ حلال ان حرام يمياق قاديون بمطاء مفتيون بمطاء امامون بمطاء يعلم بمول العلماء وشو كصحابه جمهور اسكيم القيامه بيسبسبوا በጣም አዋቂ የተባለው ከሁሉም ሙዓዝ ኢብኑ ጀበል ነው አሉ ነቢያችን። ይሄ ምንድነው? ሁለተኛ ምስክር ነው። طيب ሶስተኛስ? قال صلى الله عليه وسلم في معاذ يدخل الجنه قبل علماء امتي بنصف يوم. معاذ كأمه محمد علماءዎች ያሉ ትላልቅ ኢማሞችና ሙአልሞች علماءዎቹ ሙዓዝ ቀድማቸው ጀና የሚገባ በግማሽ ቀን ይበልጣቸው አለ። يعني ሙዓዝ ኢብኑ ጀበል ጀና ሲገባ የኡመት መሐመድ ዑለማዎችና ሼኾች በሙሉ ግማሽ ቀን ቆይተው ነው የሚከተሉት። ጥብ ግማሽ ቀን 12 ሰዓት ነው ወንድሞች? ስንት ሰዓት ነው ግማሽ ቀን? ስትነገሩኝ ግማሽ ቀን ዘግይቶ ከሙዓዝ ኢብኑ ጀበል ተከትሎ ጀና የሚገቡ ዑለማዎቹ 12 ሰዓት ይላል። እንግዲህ ሌሎቹ 6 ሰዓት ሌሎቹ 6 ሰዓት እስካንድረስ መልሳት ተገኘም 12 ሰዓት ያለ 16 ነው 500 አመት ነው። አላሁ አክበር ኑር ጀና 500 ለምን አመት አትጽይም? نعم 500 አመት ግማሽ ቀን ይባላል። ليش؟ لان الله سبحانه وتعالى يقول ان يوما عند الله بنانت عندك اني متروت 24 ساعه عند الله كالف سنه مما تعدون استي عند شي عامت قطرو بنانت علن قطرنا عند شي عامت مالت عند عامت 12 ور نو يالو بشي سنبازو عند شي عامت قطروتنا غماشو 500 عامت يبارال اذا በግማሽ ቀን ይበልጣቸዋል ሲባል በ500 አመት ይበልጣቸዋል ማለት ነው። አላሁ አክበር ሙዓዝ ኢብኑ ጀበል ሙዓዝ ኢብኑ ጀበል نعم اذا يسويው ነው እንግዲህ ኢማኑ አይተናል አሁን ኢማኑ በየቀኑ በየሌሊቱ የጀሃነም ሰዎች ያያቸዋል የጀነት ሰዎች ያያያቸው ነው። هذا الايمان الذي من اعلى ايمان الله يستنستي الله يستن والله شرنوك الله لمن نسطه كچاله والله يسطهل معاذكو قاي بغاردو ويم طقور بري اردو ادلم يمطاو الله نو يسطو اشي انقتل التوحيد يا جماعه ثلاثه انواع ان انت اللي بتتاقو توحيد بسوس لم يكفلوا على علماءچو توحيد الربوبيه توحيد الالوهيه وتوحيد الاسماء والصفات زاري سله توحيد الاسماء والصفات سله توحيد الالوهيه ان نناقر የምንናገረው ስለ ተውሂድ ሩቡቢያ ብቻ ነው። ምክንያቱም እሱ ነው አስቸጋሪ የሆነው አሁን እሱ ነው። ምክንያቱም እሱ አለማወቅ ነው። ያኔ ያቃል እኮ ሰው ሁሉ ተውሂድ ሩቡቢያ ያቃል። لكن ጠለቅ ብሎ የአላህ ማንነት መሳት የተውሂድ አልኡሉሂያ አበላሸብን። ኢዘን ተውሂድ ሩቡቢያ ስለሱ ነው የምንናገረው አሁን። فنحن سنناقش في التوحيد الربوبية أولا لأن الملحدين نزاك هاديوش ጥፋታቸው በዚህ ነው። ተውሂድ አልኡሉሂያ ተውሂድ አልሩቡቢያ የሚባለው በዛ ነው። ትላልቆቹ ምሁራን የተባሉ ሊቃውንት የተባሉ የጠፉ በዚህ ነው። ምን ማለት ነው ተውሂድ አልሩቡቢያ? አላህ ፈጣሪ ኸላቂ መሆኑን አላህ የሚሰራው ሱራ በዛ ማመን ነው ተውሂድ አልሩቡቢያ። ፈላቡድ አንቱ ሰሐሕ ማዕሉማቲም እነዛ የከፈሩ ሰዎች ችግራቸው በኡሉሂያ አይደለም፣ ችግራቸው በተውሂድ አልሩቡቢያ ነው እንላለን። ፈተውሂድ አልሩቡቢያ ሁወ ኢፍራዱ ላሂ ተዓላ ቢአፍዓሊሂ የአላህ ድርጊት ሁሉ ብቻውን እንደሚያረገው ከሱ ጋር የሚረዳው ሰው የለም፣ የሚረዳው ፍጥረት የለም፣ ከሱ ጋር በታቹ የለም፣ በላዩ የለም፣ በጎኑ የለም፣ ብቻውን የሚያደርገው ድርጊት መሆኑን ማመን ነው ተውሂድ አልሩቡቢያ። ቢአን ዩዕተቀድ አነሁ ወሕደሁ አልኻሊቅ ፈጣሪ እሱ ብቻ ነው፣ ሊጀሚዕ አልመኽሉቃት ወሙደብር እሙሩሁም ያኒ የዓለማት አስተዳዳሪ እሱ ብቻ ነው፣ የዓለማት ቁልፍ በእጁ ብቻ ነው ያለው። ቃለ ተዓላ አላሁ ኻሊቁ ኩል ሸይ። ከኔ ጋር ተመልከቱ፣ አራት ቃላት ናቸው። አላሁ አንድ፣ ኻሊቁ ሁለት፣ ኩል ሸይ ኩል ሸይ ሁሉ ነገር አላህ የፈጠረው ነው። አንድ ሰው ምን ይለኛል፣ ይህማ እናምነዋለን ትላለህ። ላ የምትጠራጠርበት ነገር ላመጣልህ ነኝ። አላሁ ኻሊቁ ኩል ሸይ አው ጠይብ። ዚና መጥፎ ነገር ነው፣ ምንዝርና በጣም መጥፎ ነገር፣ አላህ ይጠለዋል። አላህ ነው የፈጠረው ዚና? ጥያቄ ስትመልሱ የስ ኦር ኖ በሉ። ዚና አላህ ነው የፈጠረው? ኦ ኖ አለች። ናም ናም አለ ኖ። ጠይብ አሁን እንግዲህ እኔ ነው የማሸንፋችሁ። ያ ኖ ያላችሁ ወይም የስ ያላችሁ፣ የስ ኖ፣ የስ ነው ኖ ያላችሁ ወንድሞችና እህቶች ጥያቄ አልጠይቃችሁ። ዚና አላህ አልፈጠረውም ብላችኋል። ፈጣሪው አምጡልኝ። ዚና ማን ነው የፈጠረው? አምጡ። ተያይዛችኋል እና በወጥመድ ውስጥ ነው ያስገባችኋል። አምጡ ወይም ደግሞ አንገታችሁ ነው የሚቆረጠው። አሁን ራሳችሁን እንቆርጠዋለን። ዚና የፈጠረ ማን ነው? አምጡልኝ። ምን ነው ኖ የሚለው ነገር ልትስበው አትችልም። ኸላስ ወጣ ካንተ። ኢዘን አላህ ካልፈጠረው ዚና ሌላ ፈጣሪ አለ ማለት ነው። መጥፎ መጥፎ የሚፈጥር ለአላህ ጥሩ ጥሩ ከሰጠረው መጥፎ መጥፎ የሚፈጥረው ሌላ አለ። አምጡ እንግዲህ ዚና የፈጠረው ልታመጡ አትችሉም። ጠይብ ጠይብ። ውሸት ውሸት በጣም መጥፎ ነው። ውሸት ማን ነው የፈጠረው? አላህ ነው የፈጠረው። ጠይብ ነቁል ነዓም ነዓም። እንግዲህ አላህ ካልፈጠረው ማን ነው የሚፈጥረው? አንድ ፈጣሪ እያልን ደግሞ አያው እኮ ነገርኳቸው። አሁን አላሁ ኻሊቁ ኩል ሸይ። ኩል ሸይ ማለት እኮ ሁሉን ኑርጀና ምን ነካሽ? እጅሽ አውርጅ እንጂ ሙሐደራ ያደረግኩ አይደለም። ቤ ሁሉን የፈጠረ አላህ ነው ከተባለ ዚናና ውሸት ከሁሉም አንድ ነው። ግን ከዚህ የሚበልጥና ከዚህ ግልጽና ይፋ የሆነው ነገር ልንገራችሁ፣ የአላህን ቃል ምን አለ አላህ ሱብሃነሁ ወተዓላ፣ ወላሁ ኸለቀኩም ወማ ተዕመሉን፣ እናንተና የምትሰሩት ስራ አላህ ነው የፈጠረው አለ። ይህችን አያ በቁርአን እንዳለችም ወላሂ 90% አያውቁትም። አሁን የምትሰሙኝ 90% እንዲያውም 100 ብብልም ይህን አያ በቁርአን እንዳለ በጭንቅላታችሁ መጥቶ አያውቅም። ምን ይላል? ወላሁ ኸለቀኩም አላህ ነው የፈጠራችሁ፣ ወማ ተዕመሉን ስራችሁ ደግሞ መጥፎ ይሁን ወላ ጥሩ እና ሰላታችሁ፣ ዚና፣ ውሸት፣ ምንዝርና፣ የግብረ ሰዶም ምናምን የቆሻሻ ነገር ሁሉ እናንተና የምትሰሩት ስራ አላህ ነው የፈጠረው አለ በቁርአን። ጠይብ ሁና ያእቲ ማዕና ኢዘን። እዚህ ላይ እንግዲህ ላኑዓጢል ያልነው መጀመሪያ እዚህ ላይ ስራው ይሰራል። አላሁ ኸለቀኩም ወማ ተዕመሉን። ይህ ነገር ለመጠምዘዝ ለማጥመም የሚፈልግ ሰው ሙዓጥል ይባላል። ሙዓጥል ማለት አላህ የጻፈው በቁርአን ትንሽ ጠምዘዝ አድርጎ ላ ላ ላ አላህ እንዴት መጥፎ ነገር ይፈጥራል ማለት ተዕጢል ይባላል። تعطيل ማለት ስራው ማፍሸል ስራው ከጥቅም ውጭ ማድረግ ማለት ነው ስለዚህ والله خلقكم وما تعملون على الله سبحانه وتعالى اذا زنامهن مطفومهن بالجنايهن سرا كله الله اللي فطره حتى قال العلماء لو ان رجل شتم او استهزأ بمخلوق عند سو بعند فطرت بعند منين فطرت بعند كاشوفي كافيزي وين كسدبوا الله الله انه يسدبالو انتيت لمثالي يكو قبيح نو انتيت سيقف ملكو ملكو بطام يقفالكو بطام دميم قبيح نو فونغا نو يا لسو قالوا كانه يشتم الله لانه من خلقه يهن مطفونا فونغا هونو من نو يفطرو نغارون يا اخي الله ادلم الله دمو ايه نجر انديت يفطرال بلو مسادبو يا الله ان بايج يسراو الله مسادد نوالو الله اكبر اذا انت لمثالي انديت بيوتيفول سيت عليك اندوا دمو بتام فونغا عليك ما نو يفطراچو ሁለቱ الله ادن يفطراچو ስለዚህ ለዛች ማመጎስ ለዛች መስደብ አይበቃም ራስዋ ቢሆን ኖሮ ራስዋ ፉንጋ የሆነችው በራስዋ ቢሆን ምንነከት ይች ሴት ዲ ውበት ማረግ የቻለች ለምንድነው በጣም ፉንጋ የሆነችው ማለት ይቻል ነበር ሰሪው ግን አላህ ነው ለምሳሌ አንዲት ካር ከጃፓን ተሰርታ ስትመጣ በጣም ወልጋዳና መጥፎ ምናምን ከሆነች ምንድነው የምትለው ይሄ ኮሃማ የምትባለው ካምፓኒ ምን አይነት ሰነፍ ካምፓኒ ነች ይህችን ሰርታ ደግሞ ትልካለች ትላለህ ማንን እየሰደብኩ ነው መኪናዋን አይደለም የምትሰድበው ሰሪው ነው እሺ ስደበው ምክንያቱም መጥፎ ሰው ነውና አላህ የሰራው ነገር ግን هو الذي اخرجكم من بطون امهاتكم لا تعلمون شيء هو الذي يصوركم في الارحام بمحصن هناچو قرصا قرص يمياوطانا ملكاچو يميقرصونا يمسلو الله بቻለው ስለዚህ እሱ መሳደብ مثلا نقول من وضع بشار الاسد ጥሩ ምሳሌ بشار الاسد እስካሁን درس 93000 ይህ መንግስት የመዘገባቸው ብቻ ነው የታወቁ የታወቁ የሞቱ ብቻ ነው የቆሰሉ 10 እጥፍ ናቸው በእስር ቤት ያሉ 10 እጥፍ ናቸው የጠፉ 10 እጥፍ ናቸው ሞተው ያኒ በትልቅ እንትን ግንብ ወይ ትልቅ ቤት ትልቅ ቪላ ትልቅ ፎቅ ተደብድቦ ገና ሬሳቸው ያልተገኘ ተዋቸው ግን በመንግስት የተመዘገቡ የሞቱ 93000 ደርሷል ብሎ ትናንትና በቴሌቪዥን ጠይብ በሻር ይሄን መጥፎ ስራ የሚሰራው ማን ነው በዚህ ወንበር ያስቀመጠው ንገሩኝ ይባካችሁ نقول الله እንዴት الله መጥፎ ስራ የሚሰራ ይያወቀ ያስቀመጠዋል ይሄ ያንተ ስራ አይደለም የሱ ስራ ነው الله አስቀመጠው የሚያደርገው ድርጊት ሁሉ ያቃል አላህ Subhanahu Wa Ta'ala አላህ እንዳስቀመጠው ዛ በመንረዳለን በቁርአን አለ Subhanahu Wa Ta'ala قل اللهم مالك الملك تؤتي الملك من تشاء وتنزع الملك ممن تشاء انت ጌታዬ የንግስነት ኢላህነ የንግስነት ጌታ ነህና ለፈለከው ንጉስ ታረጋዋለህ ለፈለከው ደሞ ንግስነቱን ትመነጥቃለህ ትወስዳለህ ወትዕዙ ማን ተሻ ለፈለከው በጣም ክብር ያለው ሰው ታረጋዋለህ ወትዝሉ ማን ተሻ ለፈለከው ደሞ ውድቅና ወርደተኛ ታረጋዋለህ ቢያዲከል ኸይር انك على كل شيء قدير ስለዚህ በሻርን ያስቀመጠ አላህ ነው ዚና የፈጠረ አላህ ነው ኸንዚር የፈጠረ አላህ ነው ውሸት የፈጠረ አላህ ነው አድራጊው ግን እኛ ነን አላህ እኮ ሰላትና ግብረ ሰዶ ቢፈጠረ ነው አይደል አንተ ከፈለክ ሰላትን ውሰድና ስገድ ከፈለክ ደሞ ሰላትን ተውና ግብረ ሰዶም ስራ የሰሪው የስራው ጉዳይ አንተ ነህ የፈጠረው ግን አላህ ነው ثم نؤمن بانه الرازق رزقه كمان فطرت عندما يمتى جميع الدواب حيوت يالو نجر بمريت يمهد بهواهو يالو ببحر يالو رزاقه الله بتشا بهونن ما من تلقو يروبيا اكل نو غبريو مندنو يالو الله الله الله رازق الله جليل منامن انت تمامنيه بمريت زرهوت يلال يعني سنديه سيزرا انديت كنتال يميهل ترو كنتال يميهل سنديه عند كنتال 100 كيلو معناته اياوك انت بمريت لا تزرزر والله اندي او بمريت لا افسو الله مكنياتهم بالله تمامنيه نو زنابا زنبو اندميا بقلو سلماقلو سلزي الله سبحانه وتعالى من يلال وما من دابة في الأرض إلا على الله رزقها بمريت روح يالو كثنين جمره ودا قندان كقندان جمره اسكزهون يالي سوج أمر منج أمر هلو الله نورا زيقو الله سبحانه وتعالى نفى أن يكون له شريك في الخلق وفي الرزق الله بتقام ياسكوت أول انقراتشو برزق أنا بفت آتر عندي شريك الله كالكنو بطعم يمكوتاو برزق ما انو ميرزقو بفطرة ما انو ميفطر السو بيتشانو انتبهوا يا اخوة هل كلنا نؤمن بهذه العقيدة اهم بهلتهم برزق انا بخلقه هلاتشن انا منالن والله انا من برزق برزق هلاتشن متو بمتو الله انو ميرزقو بلن انا من نأتحدى العالم كله يفكر كنو من ناقرو نفى ان يكون له شريك في الخلق في الرزق انديت انا من براتشو تايقوني ستي اذا قلت نعم نعم ان من لن كالكو اندي مشتامني نقول لك كذبت لمثال عند متو اني رازق الله مهونن متو بمتو امنا له كالين واش مشتامنه لو ملو ليش الجواب فلماذا تطلب الرزق من عند غير الله لمن قريه أنداند قزيه تبكي وتتضرع وترجو وتتمسكن وتخضع لغير الله في الرزق لمن يسولج بلبك سفرو ألسطنيم يسطنيم هنا الوي قرموزي قنزمي چمبرني هنا الوي اندي هنوكو لجوش يموتوال اقليك ألسطنيم كوبكا ويولنج بله لبه كسو قايم تساسرو لمن فتعري الله دلك خلاقي مسونو متو بمتو رازيقو الله نو بلن كمنن والله في تاتشن ودلاي نو من انتني ما نرغونجي قنبس بلن لسو قنبس عنيلن مكرياتهم سو اي رزق ام سو اي رزق ام يمي الامنت كلن سلزي هلاتشن امنتاتشن بزي قدونو نو انا قلت لكم ليش الانسان يرجو كسو لمن تسفات رجال له تتمسكن تعرف تتمسكن من مارتنو مسكين تقولالله او انت اكو كليله اكو لجوجكم تقول نبر انت اكو ما شاء الله شركونه انت اكو يبالبات سو كونه انت اكو انت اكو انت اكو يمتلو لمندنو من ارق لها لس وتخضع قم بس بالله تشمك تلالله لاند سو لمن اندي رزقه نو اندزي نو بحرياتشن انغري تغترو ميهد سو غنزب سياطانا رزقو سياطر وريت نو ميهدو ورا سو ذليل وردتنيا هنا إذن الله سبحانه وتعالى يتحدى ألاف السنين سنت شأمت بتقام يفكر من إلى المسلاتشو بصورة سورة تبارك من إلى أمن هذا الذي يرزقكم إن أمسك رزقه استيام تقول لن يمي رزقاتشو الله رزقك كسابو رزقه ألسات أمبلو بيجو كشبتو استي ليلى مرزقاچو سو امطو 1400 عامت يفكرن والله ملس على غني مسكون درس امن من من من من هذا الذي يرزقكم ان امسك رزقه يهم بلو يطيقنا بل لجوا في عتو ونفور يهنجر سن جرباچو ستو يتنقبررو ملس كممنس بقى انامنم يالو ك كفروا إلى الله سبحانه وتعالى. أيضا لم يجب عنه أحد اسكهن درس ملسالة قنيم الله سبحانه وتعالى. وقد فطر الله جميع الخلائق على الإقرار بربوبية دمو ميقر ما تشو نقر يي تأبتن يانو تأبتن ياسو فالله ألا منم يميلو سوكو. أقول لكم كنيقا مالو مالو ما مالو راسو تلك عبادو عبادانو قولوا والله كلاتش النبر والله حتى المشركين حتى الكفار حتى ماركس حتى لنين حتى فرعون الله فتقرم خنون ياكالو والله ولا تشوالو اليوم الله سبحانه وتعالى مالو بلو بقرآن بسوست بوتا مالو عليه الله فتقري مهونون ليلا فتقري دليل الله رزاقي مهونون ليلا رزاق دليل كموت دمن النساء ما نبتلوا على الله سبحانه وتعالى. طيب حتى إن المشركين الذين جعلوا له شريكا في العبادة يقرون بتفرده بالربوبية عند جيتا مهونون السوف فتقري رزاقي مهونون والله هم سوي أكال حتى فرعون يقال الله سبحانه وتعالى من عليه بعند آيابتشا يتقرمين ناكرا قل يا محمد استتأيكاتشو لمن الأرض مريت يمان نشبنه تأيكاتشو ومن فيها بمريت يالو فترة سيماننو إن كنتم تعلمون استنقرون يمتاكو كوني سيقولون لله لا الله نو بلوان قل أفلا تذكرون طيب من نكاتشو يمتكفروت نقرأ يكتلنا قل من رب السماوات السبع ورب العرش العظيم من نو سيقولون لله قل أفلا تتقون يقتلنا قل من بيده ملكوت كل شيء وهو يجير ولا يجار الله سبحانه وتعالى ودا أنت نقر ما يتقى كل سوق ودا الله يتقى من نو إن كنتم تعلمون سيقولون لله قل أفلا فأنا تسحرون من نكاتشون قريب يتسحر سوي مسلا الله وقنوان حتى المخرف يقول لك يشرك إمام هنا وسوت قال لك يشرك إمام يإيمان إيمان إمام أكنا عند معاذ بن جبل يتبالو يإيمان أئمانا شو مريوش ناتشو يشرك إيمان من على تقال يشرك إمام هنا مري هنا من على ولقد يقول جئت إلى فتعرف سلالاوك أكرو سلالاوك هذا اللي مندمج لما وقع سلال فلقي لما قبل سلال فلقنه جئت ولا أعلم من أين ولكن أتيت والله متى هو دمرين كيف اندمتى هو ما اندم عمتان علىكم ولكن متى هو إلى ولقد أبصرت إزي مريت الله يسفتر ودى فيتي أيهن إقري يا من ربك بوتا زنبي هيدا النهالي ولقد أبصرت قدامي طريقا فمشيت وسأمشي مهدا يقتلان على هذا الدرب بزي من غير هذا لو شئت ام ابيت بودم بتعلم اقريبا مرتشبت يهدانه يت اندم يهد كن علاقم كيف جئت انديت نو متاه ورزي مريت كيف ابصرت طريقي مريت انديت اغنيهوت انديت اند تفطركوت لست ادري علاقم ولماذا لا ادري لمن دم ملاقو لست ادري لمن دم ملاقو دم قالوا علاقم مجنون مجنون مجنون بتام يا ابد سوبر ابد نو هي نجر ما اندا متاني علاقم لمن دم متاهو علاقم وديت يهدكو نني علاقم لمن اتاقم لمن دم ملاقو دم علاقم يقول هذا الذي قال يهن يا لسو تقالاتو من تكسته بشتا مقتو سيموت ረባካቹ ዱዓ አርጉልኝ አላህ እንደምንልኝ ማለት ጀመረ ለምን እንደዚህ አለ ታቀላችሁ በእውነት በእውነት በልቡ ከናቱ ማህፀን ሲወጣ አላህ አንድ መሆኑን በልቡ ተቀርጾ ነው ሁሉ ፍጥረት ከዛ في كذاب ነው ሁሉ አላህ የለም ማርከስ ለምሳሌ ዳርዊን እንደዚህ እኛኮ ዘንጅሮ ነው ነበር اقسم بالله العظيم በሙሉ كذابዎች ናቸው በልባቸው ሲፈጠሩ يتوقعوا نقر عند الله منور بيتشانو فهذا التوحيد يا أخوة لم يذهب إلى نقيضه طائفة معروفة من بني آدم كبني آدم بمولو الله منور يكاد سولا عند ينلم يكاد مالتي يعني يماك مالتي بل القلوب مفطرة مفطورة على الإقرار به. أصلا قلب يا ابن آدم قلب سيفتر لبو يتعشو بمن دنو الله منورنا عند مهونون. ممكن واحد يقول ممكن عنده يتعيقين أري ماركس إن لنينكو آيك أمكو يلنيان الله منور منم نقر آيك أم آيك أبلوم يلنيان مرسو من دنو تاك الله شو نقول نعم ولكن آيك أبلوم بلنجي آيك أم أتبل نقول لم يقبلوه نقول نعم لم يقبلوه الله منور التكبرتم ولكن الله لم يقل قبلوه الله كو تقبل ولا تقبلوا ما دلم يعلو يعني الله يعلو قال موجود في قلوبهم الله منور عندهم هنون بلباتشو توقعوان كسقاو كاعتنت تاشتوان يلي ليوطو تاچلوم غن التكبلوتم لمن التكبلوتم بتئبيت التكبرتم يعرفون هذا جيدا لكن لم يقبلوه والإيمان والقبول يختلفان وندموش إمنتنا مقبل يتلاينو إن أنت مهراناتشو يهون يمتسمون يالاتشو تمرتيك السماتشونو استين قروي مقبلنا مامن عندنو طيقاتشو مقبلنا مامن لمسالي بلنا مستنو سب مستو تامان مهونوان مستو تروم هونوان بلبو متو عند بموتو نميامنو لكن بيتسوچوا سيمطو مندنو انانت ليج دمو من عين طبا يالات كفو نچ خاين نچ يلال اندال هونچ كو ياقال سلازي مقبلو ليلا گوداي نو مامنو گن ليلا گوداي اهون الله يميلو مندنو بلباتچو يتوقرو عند الله اندال نو والله اباسو راسو ولا جنو ولا انسو ولا زهونو ببولو حتى زهون والله انس سوا بمولو ياقال لكن لم يقبل او يقبل هذا غير يقبل لا يقبل لنا نغير له لنا نغير لنغيراچو والايمان والقبول يختلفان كل انسان انه عبد دمو عند نغير كلاتكم ما من يالباتكم وندموچ ماركس ايامنم لنين ايامنم فرعون ايامنم اوباما ايامنم ايه ليلى گداي نو لكن عبوديه مالت يا وندموچ ሁለት አይነት መሆኑን ማወቅ አለብን አንተ ያላህ ባሪያ መሆንከን በሁለት ነው የምትመዘነው الحقيقة نسأل هذه الأسئلة فنجب استي نطيق ነው ያ ማርከስ እና ለሪን بنመጣቸው فرعون እና አቡላ አቡ جهل بنመጣቸው ይሄን ጥያቄን ጠይቃቸው لا تمرض እንለዋለን አትታመም ماركس عم تتنسني أتتمم منو علم اندات بلا انو علم تمام يا يمتنو ربات كتما ايروا مقاتنونا 20 ديجري سنتيغريد ارغوستي ترو لسو مسمما اير ادرغو يمتنو ربات اقر انو علم تمام اجعل كل البنات يحبونك ويموتون في حبك ماركس انهم طيقوا يالنو هون تقلالا سيتوچ قنجو قنجو سيتوچ بمولو بفكره اندي موتو ادرك اندي ودوه ارك ليلا طياقه دمو يا اخي يا ماركس سيت اندات ولد شي طور ادلم سيت وندوش بتا ولد نلو الله سدسنيا طياقه انت ماركس مليونير لمن اتهون مليونير هنا هون كزي اسك امت مليونير هون نلو الله عندنا نكتل سباتنيا يا ماركس الوالد نقول له أنا وزوجتي ليس لنا حب يا أخي إننا أم محمد باك ماركس بك فكري لنم بتأم فكري لنم إننا استي فكر بلباتش ناس كمت إن الوالد سنتتياك هونو سبات سمتنيا نش أمرو أنت ماركس لم دنو تأيمي همكو تنش دمو أتر بالحال رجيم إننا كأينا شقا وبتيا له هون استسوا صوت كان تنحل نزي هون ان الوالد سويو يبشق انا وهون نزي طياق سيسمع بتام يتنادد نو يفلا نو يفلابت نو زتنيا طياق لا تنام يا ماركس اندات تتنيا باك من يارجل هذا انقل اتتنيا الوالد አስረኛ ጥያቄ اذا جاءك ملك الموت መጨረሻው ጥያቄ ነው ይህ عزرائيل የሚባለው روح የሚወስደው ከመጣ ባከ 10 አመት ጨምርልኝ አትቀበለው ያንተን روح ለመውሰድ ከመጣ ባከ ተው ባከ ከ10 አመት በኋላ ና በለው تمام የመጨረሻና አንገብጋቢ ሆነው ጥያቄ 11ኛው ነው ምንት ነው አለ ያ ማርክስ ናም ጠቅላላ የምትፈልገው ነገር አድርክ ጠቅላላ ምንድነው የምትፈልገው ክሊዮፓትራ ለማግባት አምጣትና አግባት ምንድነው የምትፈልገው ሁለት ክንፍ አርገህ በአንድ ደቂቃ አሜሪካ እንድትገባ አርግ እስቲ አርግ ትለዋለ አራጁል ዘአል አሁን ማርክስ ተናደደ ተናገረ በሁለት አፉ በአፉ በቀኛ በግራ አፍራው አፈር ወጣ ምን ዝናብ ወጣ በቃ ተናደደ ተቃጠለ ተናገረ وقال هذه كلها لا استطيع انت ني مالችለው ነገር ትጠይቀኛለህ አለ የተከታተላችሁ ነው ምሳሌ ወንድሞች እንዴት አንተ እብድ ይሄን 11 ጥያቄ ጠየከኝ ምን አቃለሁ ይላል قلنا له لماذا لمن اتشلم ይሄ ነገር ሁሉ سكت ዝም አለ فقلنا له اذا هناك واحد من يستطيع ويفعلها እንግዲህ ካንተ ሌላ የኑሉ የጠየቅኩ ጠይም ያደረገ ሌላ ፓወር አለ አው እንዴት እንደ ራሴ ቀይ ለመሆን ፈልጋለሁ ጠይም አንተ ደግሞ ከኡሙ መሐመድ ፍቅር የለህ እንዴት ፍቅር ሰጣለህ ወይኔ እንዴት ደግሞ ወንዶች ብቻ ሁለት ለኛለህ ብሎ ያኒ ሲገተር ሲናገር ምን ብለነዋል እንግዲህ ሌላ አለ ማለት ነው ይሄን የሚሰራው حتما من ليل نو اه والله ان ما ندشرو الله فقلت له اذا هو الله اهوني الله متلو اسكنو الله كسكنو يتصوركو انت غبي اهيا انت كفاندي اهون ورنجي راسه كو اهون اند ترته اند تشنفك كو نغرك كو يهلو اصلا اند طياق قالشلم كان يمشيلو انغدي ليلا انتناله اه والله طيب አሁን ለእናንተ ልጠይቃችሁ ሌላ ጥያቄ ማን አክፈር ማርክስ ወላ ፍርዖን በጣም በኩፍር የጋለ ትሪፕል ኤክስ የሆነው ኩፍር ያለው ማርክስ ነው ወላ ፍርዖን ነው ብለን ብንጠይቅ جوابو ፍርዖን ነው ለምን ማርክስ እኮ አላህ የለም ብቻ ነው ያለው ፍርዖን ግን አላህ የለም ብሎ بل انني الله عليه ጨመረበት اذا اكثر الناس على وجه الارض كله فرعون بل من عليه ونادى فرعون في قومه حزب ترانا عند غزي قال يا قومي اليس لي من ملك مصر يا غبص نغوس ادلهم اندي وهذه الانهار تجري من تحتي افلا تبصروا حزب سبسبكونو እኔ የነገሰት ንጉስ አይደለሁም እንዴ ደሞ እያያችሁ ነው በኔ قصر በኔ ግቢ በኔ ጀና በኔ ጃርድ እንትኑ ጋርደን ውሃ የተጠራው ውሃ እየፈሰሰ አይደለም እንዴ ተጅሪ ምን ታክ የላንሃር طيب من كان يبلاي عليه بسوره እንትን ደሞ بسوره النازعات من الله سبحانه وتعالى فكذب وعصى وشته تناغري ثم ادبر يسعى اندزي بقى توزاوزه جرباون سته غنون سته كوستره طولج اندزي فحشر فنادى حزب سبسبه فقال انا ربكم الاعلى مجرشا لي لو يفلقو يهنو حزب سبسبه تغتاتره تنقبابره منامن دفلقاچو بلوت مجرشا انا ربكم الاعلى عليه لكن الله سبحانه وتعالى قال انه كذاب انت كذاب بل يعلم باني الرب اني الله مهونن ياقال وليس هو السو الله اندال هوني اني الله مهون ياقال فرعون يعلم ذلك لكن لم يقبلها مقبل نو ياقاتو انجي اني سماينا مريت يفطر اني مهونن مهونن والله ياقال الله سبحانه وتعالى مكنياتهم سفطرو ينين ولهيا ينين ربوبيا بلبو اسكمچر يفطركوت عليه اذا واشهر من عرف تجاهله وتزهره بانكار الرب فرعون تلقوا አላህ የለም እኔ ነኝ አላህ ያለው ፍርዖን ነው አሉ። ላኪን ሙሳ ምን አለው ታውቃላችሁ? ሙሳ ምን አለው? ፍርዖን አለው ቁርአን ያነበብኩ ነው ወንድሞች ከኔ እንትን አይደለም። ቃል ፍርዖን ምን አለው ለእንትኑ قال لقد علمت والله لقد علمت ما انزل هؤلاء الا رب السماوات والارض بصائر انت فرعون اتحداك لو سماي مريت يهن زنابي زنبال وتن ونزو بتاش هدال فوق علني منامن اني الله هل يمتلو والله تعلم ان رب السماوات والارض هو الله فقال تعالى قلت به لو نغغر مشرشا سيدمدبو الله سبحانه وتعالى من عليه سله فرعون يتناغرو فلما جاءتهم اياتنا ين فرعون انا يتكتلوا تنتن ينيا حق سيمطا اني الله انا رب مهونين مغلچا سيمطا لنت عليه مبصره قالوا هذا سحر مبين موسى كو ساحر نو يمياطاو نغغر دمو زنبلو يعني انو بالتا زنبلو تن نو يلال عليه الله من قالوا وجحدوا بها واستيقنتها انفسهم ظلما وعلوا يهنو مچرشا مدمدمياونا ورق يهنو انغاغري الله انغاغري يهنو مناله وجحدوا بها يعني الله عند مهونن فطاري مهونن كادو ولكن استيقنتها انفسهم بلباتشو جن امنوال كني قالاتشو وندموچ فرعون لبو بتقدو يا الله سمنا يا الله امنت بالزا وسط عليه ولكن جحدوها واستيقنت جحدوا بها واستيقنت انفسهم لمن دنو يكادوا ظلما وعلوا كف انديلو انتنه انتنه انتنه انديلوت اني الله نني او انت الله نني انديلوت ده كبرياء لو اندزي قالوا فانظر كيف كان عقبة المفسدين لكن تملكت مجرشاو من هنا ببهر ستأمي عند مليون سو تكتا يزو بهر بلاو وكذلك من ينكر الرب اليوم من الشيوعيين أهو كومنيست بارتنين يميلو كهاريوشنا شيوعيين يميلو سواج إنما ينكرونه في الظاهر مكابرة بتأبيتنو يميلو تنجي وإلا فهم في الباطن لابد أن يعترفوا أنه ما من موجود الا وله موجد منم يتفطر فطار اندالو يامنالو وما من مخلوق الا وله خالق وما من اثر الا وله مؤثر من يوم ملكت يا ملكت يسراو عند نجر عليه لمثال مندنا يالچو سيت سيتوا عند تلك عالم ابو حنيفه نو يبالان متانا انشي اروغي سيت على نعم انديت الله منورن تاقياللش زنبلا كونهش بتام اروغينا شماغله ولا اليمنتري سكول يال هدهچو يغتر سيتنچ انديت الله منورن تاقياللش بلو سيطيقو عالمو قال من عليش ان البعره تدل على البعير وان الاثر تدل على مؤثر عليچو يعني እበትን ነፋንዲያ ካገኘህ በመንገድ ምን ታቃለህ? በዚህ መንገድ በሬና ላምና አህያ እንዳለፈ ታቃለህ አይደለም? ደውንድሞች አንተ በመንገድ ስትሄድ አንድ በረሃ እበትና ፋንዲያ ምናምን አገኘህ ምንድነው የምታውቀው? አንተ አውቶማቲካሊ በዚህ አህያዎችና በሬዎች እንዳለፉ ታቃለህ። وان الاثر يدل على المؤثر انت በበረሃ ስትሄድ የሰው እግር ስታምፕ ያየ ስትሄድ ምንድነው የምታውቀው? ሰው በዚህ እንዳለፈ ታውቃለህ አይደለም እንዴ? فقالت له يا امام ادشو اسماء ذات ابراج وبحار ذات امواج وارض ذات افجاج افلا يدل ذلك كله على العلي القدير السميع العليم بحر በማዕበል ሲንቀሳቀስና ሲጮህ መሬቷ የተቀዳደደ ሸለቆችና መንገዶችና ተራራዎች ስታይ ሰማይዋ ذات ابراج ስንት ከዋክብትና ስንት ፕላኔት ተሸከመችው ይሁን ሁሉ الله منورን አሳውቅም እንዴ? አቡ ሐኒፋ ናቸው ምን አሉ? ራሳቸው ያዙና ው አሉ። إن علم العجائز أفضل من علم نارو እኛ ይሁን ሁሉ መጻፍ አንብበን ስንት ዩኒቨርሲቲ ተምረን ስንት ዑለማዎቹ ተንበርክከን ቁጭ ብለን የዚህ አጁዝ ኢማን የለን ማሉ ወነታቸው እኮ ነው ይህች በመልክት ብቻ አላህ እንዳለ አወቀች አሉ አላ ኩል ሐል አላህ Subhanahu Wa Ta'ala ምን ይላል መሰላችሁ አረባካችሁ እናንተ ማርክስ ለኒን ዳርዊን ፍርዖን ወዝፍጡ ሁላችሁም እስቲል ጠይቃችሁ አም ኹሊቁ ሚን ገይሪ ሸይእን አም ሁሙል ኻሊቁን ከአንድ ነገር ነው የተፈጠሩ የሚፈጠራቸው አለ ወይስ እነሱ ነው የፈጠሩ ናፍሳቸው አም خلق السماوات والارض بسوره الطور ነው ከፈለጋችሁ ይልና አንብቡ አም خلق السماوات والارض بل لا يقنون ሰማይና መሬት ወይም ፈጣሪ ያምጡ ወይም እነሱ ነው የፈጠሩት ምንድነው አለ እነሱም አልፈጠሩ ፈጣሪም ሊያመጡ አልቻሉ በቃ እንደዚህ በቃ እንትን ሆነዋል فإذا سمعت وقالوا إن هذا الرجل عاش في روسيا ولا يؤمن بالله براشا نو ماستريت يمتاو قالوا وندموش قولوا كذب ورب الكعبة بأ الله يأمنهم قالوا كل جزي كهم بهلا أدست متنو يتماراتشو أهون وندموش أهون كومنت ستو سلاتشو يهن نغت قاسو يهن ما نمسو تمرال له براشا نو بيوغوزلافيا نو بمندنو እንትሮ ማነው ፊደል ካስትሮ የሱ ተማሪ ነኝ ብለ የጉርባቾቭ ተማሪ ነኝ ብለ የምን የማኦ ተማሪ ነኝ ብለ እንደዚህ ቢልም አላህ ማኖሩን ቢክድ ቁል ወላህ العظيم አላህ ማኖሩን ተቀለህ በል በቃ ይሁን የገለጽኩት ይሄን ለማድረስ ነው ማንንም ሰው ቢመጣ ይሄኮ አላህ በአላህ ያምንም ካሉ ላ በአላህ ያምናል ላኪን አልቀበል ማለት لماذا لان الله اخبرنا انه لا يوجد انسان ينكر وجود الله وربوبيته يا الله الربوبيه يا الله المنور يمكد سو يلم يما يمسو والمتكلم هو من خلقهم وصنعهم واوجدهم يتناغرو سو ادلم نبي ادلم الله راسه يفطرن اني فطاري مخونين يماق يلم مكنياتهم سيفطروا جنا سبرم هونو كناتو እንቁላል ተገናኝቶ ልጁ ሲገነባ መጀመሪያ በልቡ የታሸው የአላህ መኖር ብቻ ነው قال احد العلماء علماء التوحيد وما تتبجح به الشيوعيه الذي كومونست بارتي ዝም ብሎ የሚፈነጥዙ ያሉ አልዮም من انكار وجود الرب انما هو من باب المكابره بتثبت ነው እንጂ ያቃሉ ومصادره نتائج العقول እነዛ ጃሂሎችና ደካማ የተባሉ ሰዎች አቅላቸው እየወሰዱ ኮናቸው ومن كان بهذه المثابه فقد الغى عقله بزي አይነት አቅላቸው ራሳቸው መጀመር አውጥተው ጣሉት የሰው አቅል ከመወሰድ አቅላቸው አውጥተው የጣሉት ሰዎች ናቸው ይላል መጨረሻ ምን አለ كيف يعصي الاله ويجحده الجاحد وفي كل شيء له ايه تدل على انه واحد كيف يعصي الاله ويجحده الجاحد كاد كداتنيا يتبلو الله منور انديتي كدان وفي كل شيء له ايه بهل نجر كمريت ينسحو ملكت الله تدل على انه واحد اذا يهن كالكو وندموشنا هتوچ اني اهون من لما عرفت يفنكو الرب الله ነፍሳችን ታቋለች በትዕቢት እንኳን እንዲብንል በል ልንገራችሁ በደንብ እንድታምኑ ፍርዖን ሰው ነው አቡ ጀህል ሰው ነው ማርክስ ለኒን ማኦ ፊደል ካስትሮ እነዚህ በሙሉ ሰዎች ናቸው አቅል አላቸው በአቅላቸው ግን እናምንም አሉ ታቃላችሁ እንስሳ በሙሉ ከተነን ጀምሮ እስከዚህ ሆን በሙሉ እንስሳ አላህ አንድ መሆኑን አላህ ፈጣሪ መሆኑን الله رازق مهونون الله إله مهونون عندما يأمنوا تقال الله شو عندموش ناقال لن تلال الله شو ما سرجح شو من جلو أنا منو أنا تندم التامنو على كميني عندما تقال الله شو بدبال تملكتو الله بسورة النحل من إلان تسبح له السماوات عربين يقول قام يقال لك كنانته أنا شو تقال الله شو بقوان قاستي ترجمو تسبح يعني اللهن يودسان اللهن يأسعدان مالتنو من هو؟ تسبح له السماوات سبات السماي أنوننا ليتون سبحان الله سبحان الله سيرو يادر عنه ولانه تسبح له السماوات السبع والأرض ومن فيهن وإن من شيء إلا يسبح بحمده من من يوم مرفيه بتوهنم كار بتوهنم انسسا بيهونم أتكلت بيهونم وإن من شيء من يوم نقر إلا يسبح بحمده ولكن لا تفقهون تسبيحهم شقروا إن أنت يمرفي قوانقو أتاكم يا أهي قوانقو أتاكم يا وفق أنك أتاكم إنجي يندن فترة قوانقو أو أرقو الله واحد الله واحد إلانه إنه كان حليما غفورا الله كنت قستنيانو إلان إذن السماوات جماد سماوات عقلي الله تشو لبي الله تشو قين يسبحون الله سبحانه وتعالى كان يقال لك الشيء يا مجرش هذا الساتشن من الان العبودية نوعان عبودية كبارنة مالت هلت نقر نوانو عبودية شرعية وعبودية كونية الان عبودية شرعية مالت ينيانو إنيا سقدالن نسقدالن سومالن نسأمالن يا شرعي باروشنا إنيا عبودية كونية قن هلتشن يمن سبسببت عبودية كونية من مالت نو ولكن الشغل نتمم معلم نتنيا معلم بهوداتشن سغرالي سنموت ندم معلم سنولد يعني كسبرم يتفطرن نموت معلم نتمم معلم نتنيا معلم نتشغرالن يح عبوديه قهر يبلال عبوديه قهر عنده عبوديه تطوع نو يعني بودته الشبله الله اللي متجزا اندنيا معناته نو عندنزا الله انا ناقم يميل دمو عبوديه قهر يبال قهر مالك يماشنف عبوديه مالو يماشنف بارنت علاچو ادلم اندي ولدوچ ماركس لمن موته طيقو تستي فرعون لمن موته موت اندالنبت الله انغدي تشنف على تشنف تشنف انجي سلازي يماشنف عبوديه الله يلالو الحمد لله يهن كالكو انغدي انتلو درساتشن بزي يتقال لال اهون يتردانو من دنو الله سبحانه وتعالى يماك سو يلم بلو واندموش كنيقا بلو يفلقون سو بيهون يفلقون وانجل بيادر او باركو الله الله قشاشا بلو بيسر بوم الله بلو بوندة الشيء بهون يهن اينات بزي امنت موت على الزاري ونتنيا برزق من نمسو إما يشاركو مهونون الله بزيه زاري تمرنال اندزي مساسلو أهون قدي كومنت لمسات أثوان دموش لتولاتشو يهنو عقيدة يفلقو النقر وانجل بالتارق بزي آية عقيدة كزيها الدنيا وقت قبر كقبه أقول لك أنت من أهل الجنة ولو عذبت شيئا قليلا تنشمكو عم بتكتا يا جنة سوله اللهم يا ربي ثبت قلوبنا بالإيمان اللهم حبب إلينا الإيمان وكره إلينا الكفر والفسوق والفجور والعصيان واجعلنا من الراشدين اللهم يا ربي علمنا ما جهلنا اللهم ذكرنا ما نسينا اللهم نحن ضعفاء إن لم تقوينا ونحن الفقراء إن لم تغنينا يا رب العالمين اللهم إنا لا ندخل الجنة بقوتنا وحيلتنا إلا أن توفقنا يا الله نحن الضعفاء يا أرحم الراحمين نكف الضراعة إليك ونتئجاتنا ولن تكفرقا يا ربي قلوبنا بأيديك والله ناسيتنا جنباراتنا بإجهنا لباتنا بإجهنا قلباتنا بإجهنا سراتنا بإجهنا اندفلك يا متأمززو أنتنهنا يا ربي اعرف ضعفنا دكاماتشن دكمتاتشن اوك استي انكررغن من نمسو متو عقيداتشن ايماناتشن تنمش لمن قساقس يمتشن بإجو يازلن قيتاي انتشلن سنتالو لامس امت بإيمان قويتو عند امسي قراتشو تتأمززو ودا كفرنا ودا فسوق يهدو انو كزيها دنان قيتا اللهم إنا نسألك حسن الخاتمة، ربنا لا تذق إيماننا، لا تنزع إيماننا يوم النزع، إيماناتشن سنموت باك قتاي لشيطان إدنا تستو إيماناتشن بوسدو. اللهم أمتنا بلا إله إلا الله محمد رسول الله، اللهم لا تعذبنا بما فعل السفهاء منا، فتأم بالك وشوش بعد الرقو تباك قتاي يعني أتقطن بزا. اللهم يا ربي اعلم ضعفنا فقونا يا أرحم الراحمين. اللهم إن لم تغفر لنا وترحمنا لنكونن من الخاسرين. والله الله كالغفر لن الله كالرحما إن يبت آم كسارا وشنه إن هنا لن. اللهم لا يغفر الذنوب إلا أنت، أنت كان هنا ذنبي مغفر يلم قتاي بزيه أمننا. اللهم نور قلوبنا ونور سمعنا وبصرنا وكياننا كله، الله نور بنور أدرقو. اللهم ألف بين قلوبنا بزي رومنا بليلا روميا اللو مؤمنوش لباتشو أندادرقو، لباتشو أندادرقو قيتاي، لباتشو أندادرقلن. والله لا نعلم إلا أنت، كانت ليلا يمن نوك أدرقل، ولا نعبد إلا إياك، كانت ليلا مجزعتنا ثنا عبودية يمن ست أدرقل قيتاي. أنت شاينه إنيا قد أن نتشلم، فوضنا أمرنا لك يا رب العالمين، هلنا تشن بمولو ودان تتعل أدرقنو. والله لا ملجأ منك إلا إليك، ولا مفر منك إلا إليك، كان تكششا يتنا من هدو ودان تتملسنو من التقاو، أنت أتقاتشن. سنزي قيتا والله إيمان قداي إني أهون يهنو لدعا ما رقو أنقب قابس لهنو توحيد نقرنجي بسالة بزكاة من أم دعاء لدركم مكنياتهم يا نقر تجأماري نو عقيداتشن كتب لاشيقن حقيقة كسرنا المالتنو. إذن نسأل الله سبحانه وتعالى العافية في الدنيا والآخرة، وأقول لكم قولي هذا مايك لنا أنت واندموك. الله أعلم، صلى الله على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. السلام عليكم، أنا أستاذ أبو أنس كلنا مقال صوتالي الله أنت اللي كنت يا ربوبية الله أنت اللي كنت عمنا السن بعند النت عندنا جزاء أستاذ بس في وزر زروتال إن أكيد أشين مهون على بات بع الله وقت أبا من دلبه ليلو دمو كلنا نقدر صوتال بلا ما من دلبن له لهو المحفوظ لاي هلوم نقر تصفو يا بكا نقرنا استاذن دالوت بكا قدم سيطا يكو زينا راسو تصفو اللوي بلو يطا يكون ما انو يفترو يالو سيطا يكو نبرا. الله سبحانه وتعالى هلوم نقر لهو المحفوظ لاي تصفو يا بكا نقر سلهونا تصفو عبقتوال جن يا نقر جزيون تبقون دمي وردبن. الله سبحانه وتعالى بتناقرال مالتنو እና ይሄን ነገር ግን سنتቀምበት ይሄን ጽፎታል ብለና አንድ አንድ ሰዎችም በምንሰማቸው ጊዜ አላህ ይጠብቀንና ካፊር ጋር የሚኖሩ ሰዎች አሉ። እና እንግዲህ እኔ አላህ የከተበልኝ እሱን ነገር ነው በቃ እሱን ነው የከተበልኝ ምን እናርግ ብለው የሚሉ ሰዎች አሉ። ውጡ ስንላቸው አላህ የከተበልን አላህ Subhanahu Wa Ta'ala ለመጥፎ ነገር አልከተበውም አላህ Subhanahu Wa Ta'ala አዘዘን በዚህ በዱንያ ላይ ሲሰደን ምን አለን መጥፎም ሆነ ጥሩ ነገር ተለይተው ይታወቁ ናቸው ብሏል። እና ጥሩ ነገር ተከትለን ከሄድን አላህ Subhanahu Wa Ta'ala ጀነትን እንደሚሰጠን መጥፎ ነገር ከተከተልን ደግሞ ያው የተዘጋጀልን ጀሃነም እንደሆነ ተነግሮናል ማለት ነው። ይሄ ማለት ምንድነው አላህ Subhanahu Wa Ta'ala ይሄን ነገር ሲል እንደዚህ አይነቶች መጥፎ ነገሮች ማራቅ ሲገባን አላህ Subhanahu Wa Ta'ala የመጀመሪያውኑ ከትቦታል ብለን ማለት አንችልም። ለምሳሌ አሁን እዚህ በዱንያ ላይ ስንላክ አላህ Subhanahu Wa Ta'ala እንድንገዛው ሰላትን ስገዱ አለን ጾምን ጾሙ አለን እንደዛ ብሎ ካዘዘን በኋላ አይ እኛን ፈልግም አንሰግድም ብለን ማመጽን ይችላልን። ያመጸም ሰው ብዙ ሰዎች አለ አላህ ይጠብቀንና ያንን ማለት እንግዲህ በራሳችን ምርጫ ነው እንጂ አላህማ አዞናል አላህ Subhanahu Wa Ta'ala ትልቅነቱን አምነን እንድንገዛው አዞናል። እና ያን ነገር አንጾም ብለን ካልን ወይም ጾም አንጾም ሰላትም ስጋዱ ስንባል አንሰግድም ብለን የምንል ከሆነ ይሄ የራሳችን ምርጫ ነው እና ተጽፏል፣ መጀመሪያውኑ ተጽፏል በሚለው መንገዳችን የተሳሳተ አመለካከት እየተመለከትን በዛ መንገድ ላይ መጓዝ የለብንም። በመጥፎ ነገር ላይ ያሉትን ነገሮች ብቻ እየተከተልን አላህ ስብሃነ ወተዓላ የጻፈው ነገር ነው ምን እናድርግ ማለት አንችልም። ምክንያቱም አላህ ስብሃነ ወተዓላ ትልቅነቱን ይሄን ሁሉ ነገር እንትን የሚለን የሚያስረዳን ምንድነው በተለያየ የቁርአን አያ ሁሉ ገልጾታል ማለት ነው። አላህን እንድንገዛው ነው። በብቸኝነት ከተገዛ ነው በኋላ እንደገና ደግሞ እሱ ባዘዘው ልንገዛው፣ እሱ ባዘዘን መሰረት ኢባዳችን ልናደርግ፣ ከእሱ በከለከለን መሰረት ልንከለከል ነው። እና አሁን አንዳንድ ጊዜ ደግሞ በሐራም እና በሐላል ስንሄድ ማለት ነው አላህ ስብሃነ ወተዓላ እኮ ሐራምን ግልጽ አድርጎ አስቀምጦታል። እንደውም ኡስታዝ ዘርዝረው አስተምረውና በሱረተን አንሳቅ ዘርዝረው አስተምረውታል። ሐራም የሆኑ ነገሮች በሙሉ ዝርዝር አድርጎ አስቀምጧል። የታነቀች የወደቀች ምን ያለ ያ ሁሉም በግልጽ ካስቀመጠልን በኋላ እኛ እንደፈለግን ምንም ችግር የለውም ብለን አሁን ያንን የምናረግ ከሆነ የራሳችን ስሜታችን የተከተልን ስለሆነ ነው እንጂ ግልጽ ሆኖ ሁሉንም ነገር ካስቀመጠው በኋላ እንደገና እንደዛ ማለት የለብንም። አላህ ይጠብቀንና እና በአጠቃላይ የሁሉም ነገር አስተናባሪ መሆኑ አላህ ስብሃነ ወተዓላ የታወቀ ነገር ነው። ኡስታዝ እርስዎ እንዳሉት ፈርዖንም ራሱ እኮ በልቦ ያምን ነበር። ምክንያቱም መሰላል ሰርቶ አላህ ስብሃነ ወተዓላ መኖሩን አውቆ ነው ወደ ላይ እስቲ ሂጄ የሙሳን ጌታ ልመልከት ብሎ ሲፎክርና ሲሞክር የነበረው። ይሄን የሚያስተባብል የለም። ግን ምንድነው የአቂዳችን ጉዳይ አላህ ስብሃነ ወተዓላ ትልቅነቱን አምነን ሳናሻርክ አላህ ያላህ ትልቅነትን ካመንን በኋላ ሁሉ ነገር የሚከሰተው ጊዜውን እየጠበቀ መጥፎም ሆነ ጥሩ ነገር አላህ ስብሃነ ወተዓላ ጊዜውን እየጠበቀ እንደሚከሰትብን ተናግሯል በእንትን በቁርአን ላይ። እና ያን ነገር አቂዳችን ማስተካክለን እምናምን ከሆነ አላህ ስብሃነ ወተዓላ ያው ጀነትን እንደሚወፍቀን ነው። እና በዚህ ላይ አቂዳችን የጠነከረ አላህ ስብሃነ ወተዓላ ያድርግልን። እንደ በመጥፎ ነገር ሁሉ ተጽፏል እያልን እንደዛ ማለት እንደማይገባን ነው። አላህ ስብሃነ ወተዓላ አቂዳችንን ያስተካክልልን፣ መጨረሻችንንም አላህ ያሳምርልን። በሱና ላይ ነቢያችን ሰለላሁ ዐለይሂ ወሰለም ባዘዙ ሱና ላይ ባስተማሩ ላይ የምንሞት ያድርገን። አለዛ የተለያዩ ነገሮችን እያነሳን የአላህ ስሞችንም እየቀያየርን ትርጉማቸውን እንዳለ ከማስቀመጥ ፈንታ የተለያየ ነገር ያላግባብ ትርጉሙን እየሰጠን የምንሄድ ከሆነ መውደቂያችንም አያምርም። አላህ ያስተካክልልን። አቂዳችንን የተስተካከለ አላህ ስብሃነ ወተዓላ ያድርግልን። ጀዛኩም ላሁ ኸይረን ኡስታዝ፣ እርስዎንም አላህ ያቆየዎት። ሁሉን ነገር እንደዚህ እንደሚያመላክቱን ነገም ጀነተል ፍርዶስ አብረን የምንሰበሰብ ያርገን። እኛም ደግሞ ሰርተን ተምረን የምንተገብር ሰዎች፣ የተግባር ሰዎች ያርገን። ያላህን ትልቅነት አምነን ይሄን ሁሉ ነገር የሚያወርድ ዓለምን እንዴት እንደሚያስተናብር አሁን እንዳሉት እነ ፈርዖንም እነ ማርክስ እነ ምን ሁሉ ነገር ብዙ ነገር ሰራን ምን እያሉ ይላሉ። ግን ማንኛውም ነገር ግን መውረድ የሚችለው ፀሐይና ጨረቃን እንኳ ጊዜዋን ጠብቃ ያለምንም ስህተት ማለት ነው ጊዜውን እየጠበቁ የሚፈራረቁ ካላህ ስብሃነ ወተዓላ ሌላ ማንም የሚያደርገው የለም። እና ስለዚህ ይሄን ነገር እያወቅን ማለት ነው አላህን በትክክል የምንገዛ ያርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያ ኡስታዝ አባ አነስ ሁሉንም ገልጸውታል። አሰላሙ አለይኩም። አንበጣ ላከላቸው ለፊርዖንና ለህዝቡ። ታውቃላችሁ አንበጣ ሀገራችን እንደሚመጣ አንበጣ አይደለም፣ ለየት ያለ አንበጣ ነበር። አያ ታውቃላችሁ፣ ተአምር እንደ ተአምር ነው የወረደው። ምን አደረገ አንበጣው? በአገሩ በሙሉ እኮ ነው የተዘራው በቀልና የተዘራው አትክልት በሙሉ በላ። በግብጽ ሀገር ጠቅላላ የበቀለው በሙሉ በላው። አክደሩ፣ አስፈሩ፣ የደረቀው ያልደረቀው ሁሉ በላው። በቃ እህሉ ተጨረሰ። ወደ ቤቱ መጣ አለ። በቤት ጠብዓን ታውቃላችሁ እናንተ ድሮ በፍርዖን ጊዜ ምናምን እንዳሁን ፎቆች ምናምን የመንግስቱ ቤት ካልሆነ በስተቀር ሌላ በጭቃና በሳር ምናምን የተሰራ ቤት ነው የነበረው። አንበጣው መጣና ቤቱ በሙሉ ሳር ያለበት እንትኑ ቤት እና በዛ በላዩ የበቀለው እንትን በሙሉ እንክት ታርጎ በላው ቤቱ ራሱ ቤቱን በላ በሳር የተበላ በመጨረሻ በሩ መጣለ በበር ማንኛውም ቤት በሩ ያኒ በሩ ዶሩ ማለት ነው በእንጨት የተሰራ ነውና እንጨቱን እንክት አርጎ በላው አለ እያንዳንዱ ቤት አለ በር ቀረ አለ ለአንሁ አያ የአላህ ተአምር ነው ታቃላችሁ አንዳንድ ዑለማዎች ምናሉ በሩን ተበላ እህሉ ተበላ ሳሩ ተበላ መጨረሻ አልጠገበ ማንበጣውና ምስማር መብላት ጀመራሉ هذا التأمر له مسبار مسماروش النا برتا بروش مبلات جمري دنقت انتنو فرعون ذاك انت الهنا كزي هادن بال يتن يتنيو الهنا اسو راسو كذا بهلا دم متا دم لاك اللهو الله سبحانه وتعالى بفرعون قصر دم جبا فرعون لما تتا سيل وهو ود ود دم يقير يسو تكتاوش وهذا لما تتا سيلو دم يقير انتو የሙሳ ተከታዮች ውሃ እየጠጡ ባንድ ከተማ ኮና ያሉ ባንድ እንደውም እንደዚህ ሰላም ለዛ ደሞ ውሃ አንዳንድ ሰዎች ውሃ ለመጠጣት ወደ እንትን ይመጣሉ እንትኑ የሙሳ ተከታዮች ወደዛ ይመጣሉና ባክ ከዛ ካንተ ውሃ ተጣን እኮ ሞት ቁጥማት ምናምን ይላል እሺ ብሎ የሙሳ ተከታይ ሆኖ ውሃው እንደዚህ ሲሰጡት አለ ውሃ እኮ ነው ጥሩ ውሃ ነው ወደ ፍርዖን ተከታይ እጅ በጁ ላይ ሲያርፍ ወደ ደም ይቀየራል በጣም ታምር ነው አላህ በዚህ ቀጣው ጠይቅ ኢላህ ከሆነ አላህ ከሆነ ለምን ከዚህ ያገላግላቸው ላ እንቁራሪ ታመጣላቸው ደማ መጣላቸው አንበጣ መጣላቸው እንደገና ቁማል ቅማል ቅማል ቅማል ደሞ በሙሉ አገሩ በሙሉ ቅማላም ሆነ በቃ በቅማል ተለጥፎ እንትን ሆነ ምን ያ ዘጠኝ ተአምር አመጣ እዛ ጊዜ ደካማ ፍጥረት መሆኑን ፍርዖን አወቀ ይሁን ሁሉ ሆኖ ግን አላምን ማለት እኔን አላህ አለ አሁን እንዳለው ኢትዮ ማመን አይደለም ነገሩ ያምናል رغم አንፉ ወዶ ጠልቶ ያምናል ምክንያቱም ሲፈጠር በዛ ነው የተፈጠረው መቀበሉ ነው ችግሩ ያለው አለ ሁለተኛ ያው መቀበሉ ነው ችግሩ ያለው ነገር እኔ አን ነገር ትዛለኝ ሐትም የሚባል አንዱ እንትን ነበር በነቢያችን ሰለም ጊዜ በመካ ሐትም ሰባት ኢላህ አሁን ክርስቲያኖች ያለው ኢትዮ እንዴ ሶስት ስላሴ ሲሉ ይቆዩና ችግር ሲመጣ ኦ እግዚአብሔር ቤታችን ማረን ምናምን አንድም ብቻ ነው የሚጠሩ ሶስቱ አይጠሩም ሐትም ሰባት ኢላህ ነበሩት በእንጨት የተሰሩ ስድስት ነበሩ በየቅርጻቸው ቅርጽ ቅርጽ እንትን ነቢያችን መጡና አንተ ሐተም አሉ ስንት ኢላህ አለ ያሉት አንተ መሐመድ አጣቀም ለሰባት ኢላህ አሉኝ አለ እሺ አሁን በጣም ማናቸው አሉ ስድስት በመሬት ናቸው ያሉ አሉ አንዱ በሰማይ ነው ያለው አለ ሐተም ነቢያችን ፈገግ አሉና ስማ እስቲ ሐተም አሉ ችግር ሲገጥምብህ በሽታ ሲመጣ በላ ሲወርድብህ ማን ነው የምትጠይቀው ከሰባት ተዋለ አረ የማይታወቀ ነው በሰማይ ያለው ነው የሚጠይቀው እንጂ እነዚህ እንጨትም ምን ያረጋሉ እነዚህ እንጨቶች እኮ ወደዛ በሰማይ ያለው ሁለተኛው ኢላ ወደዛ ሊያደርሱን ነው እንጂ እነዚህ ማምን ያደርጋሉ ሊقربونا الى الله زلفا አላቸው እና ዋናው ነገሩ ወደ ሰማይ ያለው ነው የምንጠጋው አላቸው አሁን እንደዚህ ነው መቀበሩ ነው የቸገረ እንጂ ማመኑማ ይሄ አለቀ ወንድሞች አራት ነጥብ አድርጉልን አትከራከሩ በዚህ فرعون فرعون يامن الله እንዳለ በቃ በዚ ዝጉት በሩ እሺ ኦኬ እንግዲህ የዛሬ ትምርታችን በዚ ይጠናቀቃል የተውሂድ ጉዳይ ጨርሰናል ለመጣው ሳምንት ሌላ እንትን እንማራለን ኢንሻአላህ አደራ አደራ አደራ የምላችሁ እሺ እናንተ ممكن እኛ ምንም ችግር የለም በተውሂድ የበሰልን ነው የምትሉ ሰዎች ወንድም አለ አባት አለ እናት አለ አያት አለ ሞልቷል በኢትዮጵያ ሞልቷል አያቶቻችን ወንድሞቻችን አጎቶቻችን አባቶቻችን እናቶቻችን በዚህ የጠፉ መሆናቸውን እወቅና እስቲ አንተ ለነዛ ሰዎች ሂዳያ ሰበብ ያድርግህ ነው ምለው اقول قولي هذا واستغفر الله لي ولكم والله اعلم تنادرنا ነገ ان شاء الله بتفسير እንገናኛለን ማይክ ፍሪ የዛሬ ማን ነው አድሚኑ